بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه مستمع إلى كريم. السلام عليكم ورحمة الله وبركاته، أسعد الله لقاءكم بكل خير. የተከበራችሁ ወንድምና እህቶቻችን እንኳን ደህና መጣችሁ እንደምን አላችሁ ይላል። ዛሬም የተለመደውን ሳምንታዊ አቂዳ ትምህርታችንን እንቀጥላለን። ስለ የውመ ቂያማና ከሱ ጋራ ተዛምዶ ስላላቸው ጉዳዮች ነበር እየተመለከትን ያለ ነው። የዛው ቀጣይ ይሆናል። ዛሬ ምን እናሳው 122 ተራ ቁጥር ጥያቄ ላይ ማደሪሉ ዛሊከ ወሲፈቱ ሚነ ሱና የሚል ነው። ስለ ሚዛን الله سبحانه وتعالى يوم القيامة وندعو الموازن القسط واليوم القيامة فلا تظلم نفس بعلو مسارت سو يسرى وسرى أن نسمى الدقم ميزان لا يكمتال فإذا كميزان وطي التنسطن وطافن تاو يميوسن ويميلو تا مساس آيات وشن تكسن بريقومن سلا ميزان يميوس وحادث وشسمة تواللي يميد يجيك تنسى آوان فيه أحادث كثيرة ሚዛንን የተመለከተን በርካታ ሐዲሶች አሉ። ከነዛ መካከል ሚና ሐዲሱል ቢጣቃ አለቲ فيها الشهادتان وانها ترجح ب90 سجلا ترجح ب90 سجلا من السيئات كل سجل منها مد البصر تميلوا حديث يمطاو سلا ميزان بغلط يناገራል ማለት ነው። እና የሐዲስ ረጅም ነው። ሻይዱን ብቻ ነጥዋን ከንጨብ አርጎ መጥቀሱ ነው። ለመልቂያማ ሲሆን እንግዲህ አንድ ሰው በረጅም እድሜ የሰራና ያሰበ የተናገረውን ተሙሉ አላህ Subhanahu Wa Ta'ala እና ኩና ነስተንሱሁማ ኩንቱን ተአመሉን ተሰሩት የነበረውን በሰራተኞቻችን በጭቀርብ ስናዘግበው ቆይተናል ብሎ መላእክቶችን አቅርቦ ወላቸዋል ማን ያን ሲመዘግቡት የኖሩትን እና በሱረቱ ቃፍ እንደተቀሰው هذا ما لدي عتيدي ያንዳንዱ ሰው ተወካይ የሆነው መላእክታ በኔ ዘንዳ በተጣለብኝ ኃላፊነት መሰረት የዚህ ሰውዬ ህይወት ታሪክ በዚህ ቀጥሎ የሚጠለቅ ምገለጸው ነው ብሎ ያቀርባል ማለት ነው። እና አንድ ሰው 100 ሲጅል ድረስ የሚመጣለት አለ ማለት ነው። ማለት 100 መዛግብት ትራዝ ማለት ነው። ያቱም ረጅም እድሜ ያለው ሰው 70 80 90 አመት የሰራውና ያወራው ለተለት ከተመዘገበ ብዙ ትራዝ ነው የሚወጣውና ከማቶ ሲጅል ይወጣል ተላንዳንድ ሰው ማለት ነው። ምን ሰይአት እና ያ ሁሉ አብዛኛው ወንጀል ይሆናል የተጻፈው ማለት ነው። ሁሉ ሲጅል ምንሃ ማዲል ባሳር አንዱ መዝገብ ብቻ አይን ባሻጋሪ የሚያየውን አድማስ ድረስ የሚሸፍን ይሆናል ሲዘረጋ ወረቀቱ ማለት ነው። ያንንም በሚያይበት ጊዜ አንድ ሰው ተስፋ ይቆርጣል። እና ይሄ ሁሉ መዝገብ እንግዲህ አንዱ መዝገብ ብቻ አጥራፍስተ አጥራፍ ዓለምን ያሸፈነ መስሎ የሚታይ ሆኖ ሲቀርብበት ይሄ ሁሉ እንግዲህ ሰያት ካለ በምን ወሐሰናት ነው ላልፍ የሚችለው ብሎ ያዝናል ማለት ነው። ያኔ አላህ Subhanahu Wa Ta'ala ማንኛውም ነገር ብታንስም ሚዛን እንዲያላጠፋም ባለው መሰረት እኔ ዘንዳ አንድ አደረ አለ ይለዋል። እሱ ምንድነው በሚል ጊዜ ትንሽ ብጣሽ ወረቀት ምታል ወረቀት ያወጣለትና ይቺ አለች ብሎ ሲያሳየው የሚሳለቅበት መስሎት ማታ ተስነው هذه البطاقات مقابل هذه السجلات ይላል። ይሄ ሁሉ ዓለምን የሸፈነ የሆነ መዛግብት ዙሪያውን ተደርድሮ ይቺ አንድ ጣት ምታል ብጣሽ ወረቀት አንድ መስመር ብቻ ያዘች ምን ሂሳብ ሊኖራት ነው እሷ የምትሰጠኝ ይላል። እና አይዞህ ይለውና الله Subhanahu Wa Ta'ala ያረጋጋዋል። ያችን ወረቀት እዛ ሁሉ መዛግብት ላይ በሚጥላት ጊዜ ክብደቷ ያን ሁሉ ገልብጣ እሷ ታመዝናለች ይችላል። ያኔ ፈመን ተቁለት መዋዚንሁ በሚለው መሰረት ያቺ አንዲት መስመር ያለችባት ብጣሽ ወረቀት በመቶ የሚቆጠሩትን መዛግብቶች ገልብጣ በሚጥልበት ጊዜ ሰውየው ነጃት ያገኛል ማለት ነው። ያቺ ምንድነው የተጻፈባት ላኢላሃ ኢላላህ ሙሐመድ ረሱልላህ የሚል ሸሃደተይን ነው። ትክክለኛ እምነት አለው ሰውየው እና በእምነቱ በአላህ ወህዳንያ አይጠራጠርም። ሽርክ የሚባል ነገር የለም። ግን ነፍስን ማቸነፍ አቅቶት ሌላ ብዙ ማሲያዎች አስመዝግቧል በስፋት ማለት ነው። ዋጅባቶችን አጓሏል፣ መሐረማቶችን ተዳፍሯል። ግን ተውሂዱ ላይ ተውሂዱንም ያደፈረስም ያጠፋ ነገር አልነበረበትም ማለት ነው። ያቺ እንግዲህ ትክክለኛ በእኽላስ የተሞላች ላኢላሀ ኢላላህ ያን ሁሉ ወንጀል ገልብጣ እሷ የበላይ ትሆናለች ማለት ነው። ከመጨረሻም ሚዛን አንድ ያከብዱልሃል ተብሎ የሚያልፍበት እድል ያጋጥመዋል። ይህ እንግዲህ እንደ አጋጣሚ ለአንዳንዱ ሰው የሚመጣ ነው። ሁሉም ሰው እንደዚህ ያገኛል ማለት አይደለም። ومن قول رسول الله صلى الله عليه وسلم ابن مسعود انهم بالليل بكل ميزان بماسملكت عبد الله بن مسعود عبد الله بن مسعود طارق رضي الله عنه اتعجبون من دقه ساقيه والذي نفس بيده لهما في الميزان اذكر من احد يالوبتم حديث كذو غارا تزامدو ينوروال لنا معناته عبد الله بن مسعود يميبالو تعلق صحابي እንዴ ሌሎቹ ሰዎች አካላቸው ጉዙፍ አልነበሩም። ቀጫጫና በጣም አጭር ነበሩ። ዲንክ እንደሚባል ሰዎች ነገር ነበሩ ማለት ነው። እና ግን በኢማናቸው ከባድ ሰው ነበሩ። ትልቅ ታሪክ ያላቸው አሐዱል አባዲለ 40 አብዱላህ አብዱላህ ይባሉ ፉቃሃ الصحابه አራት ናቸው። ከአራቱ ዋነኛው እሳቸው ናቸው ከኢብኑ አባስ ጋር ማለት ነው። እና ኢብኑ አባስ ኢብኑ ዑመር ابن عمرو عبد الله بن مسعود الذين اتشوا اربع عباد الى بمبالته متواقوت كلهم ياو بفقهنا بادميم يمقدمواچو هيناچو معناتنا انا عبد الله بن مسعود سيمطو صحابوچ انجدين كنبرونا ياو تكتك يالو بميمطو غزي طاتا اغراچو لك صارت مسر نبر مقصنوا كما طراچو غارا እና ጓደኞቻቸው ሳቁባቸው ማለት ነው። ከመጠን ተማጥራቸው አቋያ ሲሳሳቁ ባይናቸው ሲተጠቃቀሱ ሲያዩ አብዱላህ እግሮች እንደዚህ ቀጫጫ ደካማ ስለሆነ ምስቁበት አሉ ነብዩ አለይሂ ሰላቱ ወሰለም። እንግዲህ አላህ ሲወፍቀው ነው በዛ አጋጣሚ ማለት ነው። እና ምን አሉ እነዚህ እኮ ቀጫጫ በጣም ሳር የመሰሉ እግሮች የመልቂያማ በተዋቸው ተጀበሉ ኡሁድ የበለጠ ሚዛን ነው የሚያመጡት አሉ። እና በውፍረትና በክብደት አይደለም ነገሩ ማለት ነው። በኢማንና በተቅዋ ነውና በኢማንና በተቅዋ ሆነ እናንተ ከሁላችሁም ዝቅተኛና ደካማ ኮሳሳ አድርጋችሁ የምታውስ ሰው እዛ ቦታ አንድ ግሮ ብቻ የኡሁድ ተራራ ጋር ቢመዛዘን ለሱ የሚያመዝን ነው ብለው መሰከሩለት ማለት ነው። እና ይሄም እንግዲህ ሚዛን የሚባለው አንዳንድ ጊዜ ቀደም ሲል እንደተጠቀሰው በወረቀት ተጽፎ ያ የሚመዘነው ነገር በጽሑፍ የሚቀርብ፣ አንዳንድ ጊዜ ደግሞ የሥራ ባለቤቶች በአካላቸው ጥሩ መልካም ሥራ ያላቸው ሰውነታቸው ደቃቃ ቢሆን እንኳን ሰውነታቸው ከብዶ ራሱ ሚዛኑን ይደፋል ማለት ነው። እና በተለያየ መልኩ ነው የሚመዘነው ማለትን ያመለክታል። እንተነበረ ሳቀይ አብዱላህ ኢብኑ መስዑድ ሳቁ ማለት የግሩ እንትን ሁልበት በጣም የቀጠነ ባቱ ማለት ነው። የቀጨጨ ከመሆን ነው ምስቁበት። ወለዲ ነፍስ ቢየዴ ቢየዴ ኦክሲሙ ቢለዲ ነፍስ ቢየዴ ቢላህ العظيم ማለታቸው ነው። ነፍስ የበጅ ሆነ ለጌታ በአላህ መላለው ለሁማ ለሳቃ አብዱላህ ኢብኑ መስዑድ ማለት ነው። አብዱላህ ኢብኑ መስዑድ የባቶች ወይም ቅልጥሞች ፊል ሚዛን አላህ ሚዛን አትቀሉ ሚን ኡሁድን ተኡሁድ ተራራ የከበዱ ናቸው ከማለት የገለጡት እንግዲህ አላህ ሱብሃነሁ ወተዓላ የመልካም ሥራ ባለቤት የሆኑ ሰዎች ሰውነታቸው እንኳን ደካማ ቢሆንም ሚዛናቸው የዚህን ያህል ከብድላቸው የሚችል መሆኑን ይገልጣል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም እነሁ ለዩእታ ቢረጁል አዚም አሉ አስሰሚን የውመል ቂያማ የመልቂያማ በሚሆንበት ጊዜ በጣም ጉዙፍና የወፈረ ሾማ ያዘለ የሆነ ሰው ይመጣል ማለት ነው። ጋራ የመሰለ ሰው እና በሚመጣበት ጊዜ አላህ ሚዛን ላይ ተቀመጥ ይባላል። ላይዝኑ ኢንደላሂ ጀናሃ በዑዳ ሰውነቱ በጣም ገዝፎ እና ግመል ዝሆን መስሎ ይመጣል። ሚዛን ላይ ሲቀመጥ ግን የትኒ ክንፍ ያህል መመዘን ያቅተዋል፣ ክልፍት ይላል ማለት ነው። አክሱ ማለት ነው። ሊና አብዱላህ ኢብኑ መስዑድ ይግር ብቻ የኡሁድ ተራራን የሚያስመዝን ሲሆን ሌላው ደግሞ ግሩ ሳይሆን ሰውነቱ በሙሉ ተራ ተራራ የመሰለ ሰው ሲመጣ በቃ ሚዛኑን ጭጭ አረጋታል ተብሎ ሲጠበቅ አንድ የትኒ ክንፍ ያህል እንኳን መመዘን የሚያቅተዋል ይላል። ፍሪ ሚዛን የተባለው እንደ ዱንያ ሚዛን አለ መሆኑን ያመለክታል። ማዕናዊ ነገር ነው ማለት ነው። وقال اقرؤوا فلا نقيم لهم يوم القيامه وزنا يذم ارغاغچا بالقران فلا نقيم لهم يوم القيامه وزنا الى كافروچ يوم القيامه ميزان አናቆምላቸውም ይፈልገውን ያህል ቢገዝፉም باطل ነውنا ميزاناቸው ሊመታላቸው አይችልም የሚለው ማያት ይሄንን ነው የሚጠቅሰው ይላል። وغير ذلك من الاحاديث كذيم ሌላ ያሉ በርካታ ሐዲሶች ማንኛውም ሰው ስራው ተመዝኖ ወጥቶ መሰረት ውጤት እንደሚሰጥ ነው የሚያረጋግጥልን። ማደሊሉ ሲራጥ ምን አልኪታብ ከዚህ ቀጥሎ ደግሞ ወደ ሲራጥ እንሻገራለን። ሲራጥ የሚባለው እንግዲህ በጀነትና በጀሃነም መሐከል የተዘረጋ ድልድይ ነው እና በጣም የረዘመና ስለታማ የሆነ በጣም ፈጣን የሆነ መሸጋገሪያ ቦታ ነው ማለት ነው። በዛ ያላለፈ ሰው ጀነት አይገባም አስላ። ومنكم من لا يريدها عندما لو قتلوا معنا قال الله عز وجل ميزان بتملكته في تقس من على وان منكم الا واردها ان مالت زلاينا فيانات وما منكم من ده معناته نو كان انت كسوش ما انم يلم الا واردها جهنمن يميورد بات بيون انجي بجهنم لا يميالف بيون انجي كان على ربك حتما مقضيا ليه بجيت علي يوساني يالفبت يالقلت غداي نو الى ጀነት የሚገባውም የማይገባውም በስራት ድልድይ ላይ ማለፉ ግድ ነው ማለት ነው። እና ተመሸሩ ተነስተ ሰዎች መጀመሪያ ይነሳሉ ተመቃብራቸው አውላላ ሜዳ አለ። እዛ ሜዳ ላይ ይከማቹና ለብዙ ዘመናት ተላባቸው ባህር ተነክረው አናታቸው እንደሽሮ እየተፈለከለከ ቆየ። በኋላ ፈሪቁም ፍጀና ወፈሪቁም ፍሰይር የሚል አዋጅ ወጣ ማለት ነው። ሁሉ እንግዲህ እንደ ስራ ውጤታችሁ ሁላችሁም ወደ ተመደበላችሁ አቅጣጫ መንቀሳቀስ ትችላላችሁ ይባላል። ያኔ ከዛ ተመሸሩ ላይ ሲንቀሳቀሱ በየት ላይ ነው የሚታለፈው? በሲራጥ ላይ ማለት ነው። እና በሲራጥ ላይ እንደ ስራው ጥይቱ ነው የማለፍ አቅሙ የሚሆነው። ማንንም ሰው በዛ ኬላ ያላለፈ ሰው ጀነት ይገባል ማለት ዘበት ነው። ያችን ኬላ ለመሻገር ይሞክራል። አንዱ ገና መጀመሪያ እግሩን ሲያስቀምጥ ወዲያው ተንሸራቶ ይወድቃል ማለት ነው። አንዳንዱ ደግሞ በጣም ኮበዝ የሆነው በተቋ በእንዲ በእኽላስ የተሞላው ልክ በቅጽበት እንደአይነ ቅጽበት እንደ ያንግ አይነን ገለጥ አድርገን ተምጨፍን ሳይቆይ ወዳው ተሻግሮ ጀነት ይገባል ማለት ነው። አንዳንዱ ደግሞ እንደ አውሎ ንፋስ ይፈጥናል። አንዳንዱ እንደ ሰለጠነ ፈረስ ይናጥጣል። አንዳንዱ ደግሞ በእግር እንደሚሮጥ ሰው ያህል ይፈጥናል። አንዳንዱ ደግሞ አዲ ጉዞ ይሄዳል። ከዛ በኋላ እየተንፏቀቀ ፈራት እጁ በእግርና በእጁ እየተምጨለጨለ ሊሄድ የሚሞክር አለ። ከዛ በኋላ እየረገፉ ወደ ጀሃነም የሚወርዱት ይበዛሉ ይላል ማለት ነው። ሶማሉና ጅለዲን አስተቀው ከዛ ከላ ላይ በሚያልፉበት ጊዜ በዱንያ ያሉ ጌታቸውን የፈሩና የተጠነቀቁትን ሰዎች ከዛ ውድቀትና ዲናቸው አለ። ወነዘሩ ዳሊሚነ ፊአጅሲያ በደረኞች የሆኑት ደግሞ ካፊር ሙናፊቆችን ሙሽሪኮችን ከዛ በጀሃነም ከላ ላይ እንደተንበረከኩ ከዛ እየረገፉ ወደ ጀሃነም እንዲወርዱ ይደረጋሉ ይላል ማለት ነው። ማርያም ወቃ